ነፍሴን የሚያረካት አምላክ ሆይ አንተናና በመገኘት አረካት በመገኘት አረካት በመገኘት አረካት በመገኘት አረካት በመገኘት እግዚአብሔር መንግስ ነው ፍራቤት ማቴ ትድቁነው ትድቁነው አንተ ነው ነፍሴ የተጠማችው አንተ ነው ነፍሴ የተመኘችው ያንተን ስጦታ መፈለግ ትታለች አንተን ራስህን ትፈልግ ነፍሴ ወደደች ወዴት ከኛለ ስፍራውን አሳየኝ እታሰማራለ መስከቤ ቋንተ ጋና سمعي ما تقابي باي على بالي لبس بس يا حين الوي ما تقابي باي على بالي لبس بس يا حين الوي البس بس يا عيدلوي نفسي ودادتي وديت كنيا لي سفروني أسايي حتى سمر علي نفسي ودادتي وديت كنيا لي سفروني أسايي حتى سمر علي أتيابي هير خوي عندي ميتاني تصوّف بلوني مفتيه يلي كي تايا تو تايي عم تايي